ሰላም አለኝታ ከዚያ ከኡስታዜ መጣብኝ ትዝታ ለምነቱ የታገተው የህሊና እስረኛ የታሪኩ ምሁር ያ ብዕር አርበኛ መንፈሰ ጠንካራው የቁጠኛ ምረኛ ከዚያ ብረት አጥር በዘብ ከታጠረው የካድሬዎች መንጋ በሚተራመሰው ሰብአዊነት ፍጹም በሌለበት ለሰው ቅሊንጦ ኮምፓውንድ ከሚባለው ቦታ እንቅልፍህን አጥተህ ጧትም ሆነ ማታ ጻጽፈህ የላከው የክብር ስጦታ ደርሶኛል ኡስታዜ አለሁበት ቦታ። አሁን አሁን ቀደም ባለው ወራት ያኔ የላክልን ኒፋቅ ሙናፊቆች የማንነት ጭንብል የሚል መጽሐፍክን አንብቤ ሳልጨርስ ዛሬ ጽፈህ ሌላ እንዲህ ደርሰኝ አረክ አልፎ ብዙ ኬታ ኡስታዜ እኔማ ኡስታዜ እኔማ ሀፍረትም ተሰማኝ ነፍሴን በጣም ታዘብኩ ጧት ነቅቶ እያመሸው በሰላም እየኖርኩ ለዲኔ ለእምነቴ መልካም ሥራ መሥራት አቅቶኝ ተስኖኝ ተውጬ በፍርሃት መኖር ይሻለሁኝ ይህን ብዬው ሀያት ስለዚህ ላስቸግር ስማኝ አንተው ዷሚሬ ኦኔን ላክልኝ አውሰኝ ለዛሬ ተከብሬ እንድኖር በትውልድ ሀገሬ። አላሁ አክበር። ሀገሬ ኢትዮጵያ በውስጥ ያዘንኩብሽ ቅሊንጦ ማረሚያ በጣሙን ታዘብኩሽ እንዲህ አይነት ጀግና ዘመን ያፈራውን የታሪኩን ምሁር እንደ አህመድ ያለውን የኢስላም አለኝታ የኡማው ወኪሉን አግተሽ ስትዢ በካድሬ ተገደሽ ውስጥሽ ሰላም አጥቶ እንዳብረከረከሽ ታውቂ ነበረ አንደበት በኖረሽ። ሰላማዊ ታጋይ ቢላል ሱመያዎች ለዚህ እምነት ትግል አለኝታ ዋቢዎች ከሰማይ ለመጣው ለውዱነታችሁ ታሪክ እንዳይወቅሰን ነገ ላይ ብላችሁ እስከ ድሉ ደጃፍ ልትገፉ ታጥቃችሁ ዳግም እንደገና ቃልን አድሳችሁ ዛሬ ላይ እዚህ ቦታ መሰባሰባችሁ ሞራል ድጋፍ ነው ለኡስታዞቻችሁ ውርደት ሽንፈት ነው ለጠላቶቻችሁ። ቢላል ሱመያዎች በአገር ቤት በውጭም ያላችሁ ዛሬ ጣልቃ ገብቶ መንግሥት በእምነታችሁ እስር መከራና ፍዳ ሲያሳያችሁ ፍጹም አንረታም ብላችሁ ሰምታችሁ አሁን ላለንበት ሰዓት መድረሳችሁ የአርሹ ባለቤት ጦሩን ቆጥሮላችሁ ድሉን በቅርብ ቀን ቶሎ ያሳያችሁ በማለት ሐሳቤን በዱዓ ቋጭቼ ትንሽ ማለት ፈለግኩ ስለ ኡስታዞቼ። እኛም ኮሚቴው ነን ኮሚቴው ሕዝብ ነው አወሊያ ተገኝተን መርጠነው የሾምነው ፈረመን በእጃችን መንግሥት ዘንድ የላክነው ልከነው አላለ ፈርመን ልከናል። አሁን አምባሳደር ናቸው የሕዝበ ሙስሊሙ ጥያቄን አንግበው መንግሥት ፊት የቆሙ በሰላማዊነትም ዓለም ያስደመሙ በእርግጥም እነሱ ገሶ የመጣውን ግፍና መከራ አልበገር ያሉ ልክ እንደ ተራራ የእምነት አለኝታ የሙስሊሞች አውራ ለእኛ ፊዳ ሆኖ አካል መንፈሳቸው ታዲያ ምን ሲሆን ነው ዛሬ ምን ተዋቸው እንተዋቸዋል እንዴ እንተዋቸዋል እንዴ? እኛማ እንላለን ህወሓት ያሰብከው በፍጹም አይሆንም በወኪሎቹ ላይ በዚህ ህዝበ ሙስሊም ፖለቲካዊ ብይን ልትወስን አንፈቅድም። በማለት አስበን ተገኝተናል። ይሄው ቢላል ሱመያዎች በሪያድ ያለነው ሰላማዊ ታጋይ አባሎች የሆን ነው። ፊትም ሆነ አሁንም እንመሰክራለን። ኮሚቴው ነፃ ነው። አላሁ አክበር። ኮሚቴው ነፃ ነው። ኮሚቴው ነፃ ነው። ህወሓት መራሹ ልንገርህ ተረዳው፣ ጌታ ሳይሻ ቀርቶ ባኖርም በቦታው ፒቲሽን ፈርመን መርጠን ልከነዋል። ኮሚቴው ነው የኛው። አሁን አቡኬን ከደሴ፣ አህመድን ከጅማ፣ ያሲንና በድሩን ከጎንደር ከተማ፣ እንዲሁም ሌሎቹን ከሀገሪቱ ክልል ማንነታቸውም የሚታወቅ በውል ስብጥር አድርጎ መርጧቸው ለትግል ኡመተል ኢስላሙን ከአጽናፍ እስከ አጽናፍ ውርፍ አድርገውት በሞሃባው ጅራፍ ግንባር ቀደም ሆነው በዚህ ትግል ምዕራፍ ታግለው ሊያታግሉት ቆርጠው የተነሱ እስከ ድሉ ደጃፍ ጀግኖቻችን ናቸው። ዘመን ያፈራቸው በወርቃማ ብዕር ታሪክ የጻፋቸው እስኪ ሁላችሁም ለእኒህ ጀግኖቻችን ተክቢር በሉላቸው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አሁን እኒህ መሪዎቻችን ብሔር ዘረኝነት ከመሃል አጥፍተው እህዋነት ካባ ለብሰውና አልብሰው መንፈስ ጥንካሬ ጀግንነት አስታጥቀው በዚህ የእምነት ትግል ችቦ እያበሩለት በአካል መንፈሳቸው ፊዳ የሆኑለት ቁድዋዎቹ ናቸው ለዚህ ሙስሊም እመት። ታዲያ ለእኒህ ጀግኖች ማዕረግና ክብር እስኪ ሁላችሁም በሩላቸው ተክቢር። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ህወሓት መራሹ አድምጠን ተው ስማ፣ ይሄን ታጋሽ ዜጋ የሙስሊሙን ኡማ አትይ በጥላቻ በንቄት ቁዘማ፣ ኋላ ችግር መጥቶ እንዳንተማማ። እኛ ዲያስፖራ ያለነው በሪያድ ከተማ ቢላል ሱመያዎች ጩኸት ስናሰማ አስቆጥረናልና ሶስት ዓመት ገደማ። አሁንም በአስቸኳይ ድምፃችን ይሰማ። አላሁ አክበር። ድምፃችን ይሰማ፣ ድምፃችን ይሰማ። ሰላማዊ ታጋይ አባሎች የሆን ነው በእርግጥም የሚሻው አጥብቀን የምለው ሀገር ለሚመራው መንግስት ነኝ ለሚለው እኛም ኮሚቴው ነን። ኮሚቴው ህዝብ ነው። በአስቸኳይ ፍታልን። ከወንጀል ነፃ ነው። አላሁ አክበር። ከወንጀል ነፃ ነው። ከወንጀል ነፃ ነው። አሁን በእርግጥ ቢቃረብም 11ኛው ሰዓት ቁጭ ብለህ ተማከር ከካድሬ ህወሓት ለዚህ ሙስሊም ኡማ ስጠው ቶሎ ልባት ሆላ እንዳትዳረግ ላደጋ ለጥፋት። በሪያድ ከተማ ዲያስፖራ ያለነው ሰላማዊ ታጋይ አባሎች የሆነው የአቋም መግለጫ አውጥተናል። ይሄው የወያኔው መንግስት ከልብ አድምጠው በኡማው መሪ ላይ በኡማው መሪ ላይ በኡማው መሪ ላይ ወደፊት አሁንም ወደፊት አሁንም ፖለቲካዊ ብይን ፖለቲካዊ ብይን ልትወስን አንፈቅድም፣ ልትወስን አንፈቅድም። በህሊና እስረኞች በህሊና እስረኞች መሪዎቼ መፍረድ መሪዎቼ መፍረድ እወቁት ኡመቱን እወቁት ኡመቱን መግደልን ነው ማረድ መግደልን ነው ማረድ። አሃዱን አሃዱን አሃዱን አሃዱን አላሁ አክበር እንላለን፣ አላሁ አክበር እንላለን። ፍጹም መሪዎቻችን ፍጹም መሪዎቻችን ወንጀለኛ አይደሉም እንመሰክራለን፣ ወንጀለኛ አይደሉም እንመሰክራለን። እኛ ቢላል ሱመያዎች እኛ ቢላል ሱመያዎች በሪያድ ያለነው በሪያድ ያለነው ሰላማዊ ታጋይ ሰላማዊ ታጋይ አባሎች የሆነው አባሎች የሆነው ሚያዝያ 30 ቀን ሚያዝያ 30 ቀን የምንጠብቀው የምንጠብቀው ኮሚቴው በነፃ ኮሚቴው በነፃ መፈታት ብቻ ነው መፈታት ብቻ ነው። ሚያዝያ 30 ቀን ሚያዝያ 30 ቀን የኡማውን ኩራት የኡማውን ኩራት እንጠብቃለን እንጠብቃለን በነፃ መፈታት በነፃ መፈታት። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አላሁ አክበር አላሁ አክበር።